ነው مع النبي صلى الله عليه وسلم كنبي اچنگا ل 15 دقيقه انقمت استي نغغراچو انسما مكراچو انسما حغاچو نا دنباچو استي انوقو مندنو ميلون نبي اچ صلى الله عليه وسلم متوال لك نو متوال جن والله الموتم الموتم قالوا بحديثاتچو بشرعاتچو نا بهلو نغراچو قالوا نبي اچن بفيتاچن سلالو استي كساچو غا ለአስር ደቂቃ ለአስራአምስት ደቂቃ ተቀምጠን ደሞ አንዳንድ ነገር አለ አንተ ሐዲስ ሲነበብ አንተ ራስህ ሊቭ ኢት ማለት يعني ልክ ከነቢያችን ጋር ሰለላሁ ዐለይሂ ወሰለም ፊት ለፊት እንደተቀመጥክ አስብ نعم ነቢያችን ሰለላሁ በቀብር ነው ያለው ላኪን በህይወታቸው እዚ ባይኖሩም በሐዲታቸው ከኛ ጋር አሉና ከሳቸው እንደምንሰማ አርጋቸው ተከታተሉኝ ምክንያቱም የማቀርባቸው ሐዲሶች በሙሉ አሐዲስ ሷሂሃ جدا እና እንደዚህ ስለሆነ እንከታተል የነግራቸዋለሁ የነገር ከነቢያችን ጋር የሚለው ፕሮግራም አመቱን በሙሉ ይከተላል ኢንሻአላህ እና አሁን 3 ቀዳሜ ነው ያለፈው አይደለም يسوستنيا نو كنبيا تشنغا مع النبي ملو إيش نقتل في يقول سبحان الله العظيم إني والله يا نبيا تشن قالات عندان دقزي بحلات تشن أنانوارات تشن أبايات تشن بس وستي يقبا سيستكاكل كأنو نبينا صلى الله عليه وسلم كنيا غان دالونا ينيان قسل ينيان تقبار آيتونو من ناقرو يالو يمي هستنيو عندان دقزي انا عندنا حديث من هلال اذا اتى احدكم خادمه يانت خادم يعني يانت اقلقا يانت سراتنيا ينقر انيان يمملكت كونو بايثيوبيا اسكون درسالي بزو بيتو تشارلو بيت السبوش سراتنيا اللاتشو ادلا من دي انديهم درو عندت خادمة السربري كفلات نبر لور والله انا ببيتي ببيتاتشين نبرتشو هلت خادمة عندقزي عند خادمة عندقزي هلت خادمة نبرو አስር ሪያል ለወር ይከፈላታል ግን የሚገርማችሁ ነገር سبحان الله العظيم ተውባ ማለት ያስፈልገናል والله والله ያለፈው ነገር ሁሉ አስተውሰን اللهم اغفر لنا ما لات ይሻላል ለምን መሰላችሁ እኔ እንጃ አላቅም እኔ በነበርኩበት ከተማ በአስመራ ይሁን በሌላ ሰራተኛ እኛ የምንበላው አትበላም የምትበላው يعني ሽሮ ነው ትምትሞ ነው ምንድነው ጎመን ነው ምናምን እንደዚህ ነው እናበላት እኛ ጮማ ያበላን የማኒ የተመረጠ እንትኑ ስጋና ስዝግን ገንፎ ምናምን ያበላን እሷ የምትበላው የተወሰነ ነው በተለይ ክርስቲያን ከሆነች የራስዋ ምግብ አላት ዝም ብሎ እንትኑ ያኒ ሽሮ ተምትሞ ምናምን ትበላለች የምትተኛበት ቦታ ኪችን ላይ ማድዛ መጥበክ ላይ ወይም ምግብ የሚሰራበት ቦታ ተኛ ነበር የምትለብሰው እንትኑ ብርድ ልብስ እንደኛ አይደለም ሱብሃንአላህ በጣም በዝቅ ትንኘት ትኖር ነበር አሁን እኔ ኤግዛጀሬት አላደረኩም የነበርነው ነው ሁላችሁም ታቃላችሁ ነቢያችን ግን ምን ይላሉ اذا اتى احدكم خادمه يعني ያንተ ሰረተኛ اذا اتى اليك بطعامه قد كفاه علاجه ودخانه አንተ ቁጭ ብለህ መንበር ላይ ወይም ሚስተ ቁጭ ብላ ያቺ ሰራተኛ እሳት የተቃጠለች ወጥ ሰርታ እንጀራ ጋግራ ዳቦ ሰርታ አልጫ ሰርታ ምን ሰርታ የቤት ጽዳት አንተና ድርጋ ውሃ አቅርባ ቡና አፍልታ ይሁሉ ልትሰራ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ ስታቀርብልህ አሉ نعم فليجلسه معه እንግዲህ በእኛ የልነበረ ነገር ነው ናስቲ ወንድ ከሆነ ወይም ሴት ከሆነች ተቀመጥ ከኔ ጋር ብይ ከኔ ጋር ሻይ ጠጪ ከኔ ጋር ቡን ጠጪ ማለት አለባችሁ ይላል ነቢያችን ሰለላሁ ዐለይሂ ወሰለም فليجلسه معه نعم فإن لم يجلسه معه فليناوله أكلة أو أكلتين عندي ሰራተኛ አለች አይደለም ወጥና እንጀራ ምናምን ሰርታ ለባልና ሚስት አመጣችና አስቀመጠች ነቢያችን ምን ይላሉ በይነ ይቆጭ በሊ ከኛ ጋር ብይ ምን አለበት ከናተ ብትበላ ምንም አይደለም ሰራተኛ ነች ጊዜ ስለበደላት ነው ሰራተኛ የሆነችው እንጂ ነገ ጌታ ልትሆን ትችላለች እና እስቲ ተቀመጪ ከኛ ጋር ብይ ብትላት አላህ ይወደዋል طيب ይሄ ለማለት አልቻልኩም خلاص يا اخي ትንሽ ቀመስ አርጋ ትሂድ ወይም ሳህን አድርጋችሁ ስጧት ትብላ እንጂ ለሷ ሌላ ምግብ ላንተ ሌላ ምግብ እኮ ጥሩ አይደለም ይላሉ። አሁን እኔ የገረመኝ ነገር ምንድነው መሰላችሁ? ምንድነው እነዛ አሁን እኛ ኻድሞች ወይም ሰራተኛ የምንቀጥር የነበር ነው አሁን እህቶቻችን መጥተው እዚ ሰራተኛ ሆነዋል። ይውላችሁ وتلك الايام نداولها بين الناس يا لو الله سبحانه وتعالى كان اكو يغلبابطال زاري لانت نو زاري انت انصار نو اندميبالو تنانتنا انزي اهون بغالف ستيتس اهون بسعودي عربيا بكويت بمن بمن بمن بمن يالو سراتنيا يعني يس شنت بيت يميطرغو الغا يمياطفو حصانوش بسغراچو شنتاچو يمياطبو በሙሉ እኮ ትናንትና በአገራቸው ጌታ የነበሩ እኮ ናቸው። አሁን መጥተው እዚ ሰራተኛ ሆኑ አይደለም እንዴ? ስለዚህ ነቢያችን ይላሉ اذا اتى احدكم خادمه بطعامه قد كفاه علاجه يعني እሳት እንዳትቃጠል እሱ ይሰራል ሁሉ ነገር ሰርቶ ሲያመጣ በል ትንሽ ከኛ ጋር ብላ ወይም ከኛ ጋር ቢማረቱ الله ይወደዋል ካልቻልክ ደግሞ ከዛ ምግብህ ትንሽ ጨረፍ አድርገህ ስጠው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። سبحانك اللهم بحمدك يا رب صلى الله عليه وسلم يهنا قر اهون يلم لما لا تمشلال اشي ሁለተኛው حديث ሁለተኛው حديث عند تلك مسسو تتولني نو يهدو نبياتين من قالوا ابن اخت ابن اخت القوم منهم قالوا يا اهت يا اهت لج ويم يلج يا اهته لج يا اهته لج كنانت نو يلالو بليلا انغاغر مندنو እናንተ ለምሳሌ 3 ወንዶችና 3 ሴቶች ናችሁ አባታችሁ እናታችሁ አንድ ነው አይደለም እና ወንድማማቾች ናችሁ እናንተ የእህትህ ልጅ እኮ ከቤተሰቡ አንድ ነው ኢብኑ ኡኽት አልቀውሚ منهم ካንተ የተለየ አይደለም ወደ እንትን ካንተ መስመር ከእናንተ መስመር አታውጡት የእህት ልጅ ከእናንተ ነው በእናንተ መስመር ነው ያለው ወንድማችሁ ነው እህታችሁ ነች አንዳንድ ጊዜ በአገራችን አለ የእህትህ ልጅ ከአገር መሬት አይወስድም ይባላል። እውነት ደግሞ አንዳንድ ምን ይባላል የእህትህ ልጅ እኮ አስቸጋሪ ነው ይባላል። የእህትህ ልጅ እኮ ያኒ እንትን ነው ባዕድ ነው ከእናንተ አይደለም ምክንያቱም አባቱ ሌላ ስለሆነ ያኒ አጅነቢ ነው ይላሉ። ላ ነቢያችን ያሉ የኢብኑ ኡኽት አልቀውም منهم ከእህት የተወለዱ በሙሉ ከናንተ ናቸውና አትለዩዋቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። طيب ሶስተኛው ሐዲስ ይቆሉ ነቢ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ እኛ ለአላህ ስንሰግድ እኛ ብቻ የምንሰግድለትና እኛ ብቻ የምንገዛው ይመስለናል። والله العظيم በሰማይና በመሬት ያሉ መላእክቶች በሙሉ አላህን የሚገዙ ከነሱ ጋር بنጠጋኛ ምን ልበላችሁ እንደ ጤፍ ነን እንደ ጤፍ ጤፍ ለምሳሌ አንድ ጤፍ በመድረ ባዳ በት አንድ ትልቅ መድረ ባዳ በትጥላት ትታያለች አትታይም። የዓለም ህዝብ አሁን እስላሞች የሚባሉ 1500 ሚሊዮን ከመላእክታ ጋር بنጠጋ ልክ እንደ አንድ ስንዴ በመድረ ባዳ በትልቅ ሰሐራ እንደ ተጣለች ነች። ምክንያቱም የለንም ዜሮንም እንገባው እነሱ ብዙ ናቸው ለማለት ነው የፈለኩት ያኹዋ። እና يكفي ليلا يقرنا بيت المعمور يميبالو تلقو يا سماي كعبة بسبتنياو سماي ميغنياو كعبة لزا نبياتي صلى الله عليه وسلم من لالو الزاهدة عند جمد بتورور كتا ودك يا مريت كعبة زي ما كان لشو كعبة جمدو ازاي وردالالو لك يا مريت كعبة لشو بانات والاي يا سماي كعبة لبسبتنياو سماي من دنو الزا هلت بابالو هلت بارالو ባንዱ በር 70,000 መላእክቶች ይገቡና ኢባዳ ሲያደርጉ ይውላሉ በሁለተኛ በር ይወጣሉ። እነዚህ አይመለሱም 70,000 ለመግስቱ ሌላ 70,000 መላእክት አይመጡና ኢባዳ ሲያደርጉ ይቆዩና ይወጣሉ ሌላ ደግሞ ይመጣሉ እነሱ አይመለሱም። طيب ሰማይ ከተፈጠረ እስካሁን ድረስ ስንት መላእክት ገብተዋል ስንት መላእክት ወጥተዋል? in comparison to this እንደዚህ እንትን በነሱ እንትን መለኪያ ከለካን የሰው ልጅ ስንት ይሆናል? ምንም ዜሮ ነን እንግዲህ። ስለዚህ ነቢያችን እናሉ አንድ ቀን ቁጭ ብሎ ከሰሃባዎቹ ያሉ اتسمعون ما اسمع አሉ። እናንተ ሰሃባ እንም ሰማው ትሰማላችሁ አሉ። والله አንሰማም አሉ። فقال النبي صلى الله عليه وسلم إني لأسمع أطيط السماء سماي كسبات سماي تتتتتتت يالش بك أجنت بس توباتال بتقام تسلة تجعنج بك على مودك تفلق عليش بك بتقام يالك أسج نش يج أهت نش إلى اللو سبات السماي منو نبياتشن يقول لأسمع أطيط السماء وما تلام أن تئط يعني أتوك أسمكو النزي سماوش أيوك أسمي هدمس بيادرقو بتقام بتقام تجعلنا البلون تنقر بلو أيوك أسمالو وما فيها موضع شبر يعني أراد تتقات نكوني أراد تتقات بوتاي إلا مزا سماي إلا وعليه ملك ساجد أو قائم سبات سماي ملتوال بملائكة أنداندو بسجود أنداندو بقيام أنداندو بركوع أنداندو تسبيح ميارق أنداندو تهليل ميارق الله نم يا مقصو سبات سماي ملتوال يا رات تتقات بوتام يلمي لالو سنزيد دمس آوات تتقات سماي لال طيب يهين يا هل الله نم يقزا إيالي أنت دمو هده أريم الله ستولد كان دبت عامش مدفوي هنا تشو سبرمي تولدكو ستموت صوستك أن ريساك كالتك أبري بيانت قماتامي هنا وانتن شتو سوي أمي قدل بهيوتو ستهد سقرا يا مولا بطا انتن هودي زهم التهدو لمن دينهم تقراو لمن تقرا له ولذلك سيدنا أبو بكر الصديق عندك أن لفرس يا فارساويان نقص نبر أسلم له انبيالي كذو هلا من لاك اللي تبدأ به قال يا عظيم فرس يا فرس نقص هنكو له كيف تتكبر على الله وأنت الذي خرجت من مجرى البول مرتين شنت يموت عبت بوتا بزاكو هلتك زي وطا سوك هنا انديت لالله تكبر عليه انديت مجمرا سبرم هنا كباتو باللت وطا اندقنا اللج هنا دمو كناتو باللج وطا كدم تجمالك هنا يوطاو اندزي يمسلك فترة انديتك الله تكبر عليها له سبحان الله العظيم اشي سوستنياو حديث من يلال الله اكبر من اين تنو يا اخي انت هون ابو جهل النبل ابو جهل لمسالي قمته 2 متر كنبره ويم دمو غونو لمسالي من اللي هونو اند تراسو نو ادلم جهنم جبتو جن اندالو ادلم يمي هونو تقلالا كفاروش بجهنم سيغبو يالاچو قرص يالاچو غزفت ادلم يالاچو لا يقول النبي صلى الله عليه وسلم ضرس الكافر ياند كافر كرمت بجهنم بالو ضرس الكافر مثل احد يا احد ترارا تاقالاچو بمدينه يالو احد ترارا تاقالاچو سنت نو اسو عند كان مدينه هجي ازا غادنيا يالي استن لكاو بلو لك لكتنوا علىني مندنو 24 كيلو متر نو بزورياو بمكينه ارغب بتزورو جبل احد 24 كيلو متر نو تمام اشي انغدي منالو نبياچن يا كافيرو طرس كوالو يتلقو طرس يا كافيرو طرس لك اند جبل احد نو غزفته والو تمام وغلظ جلده قربته دمو وفرته يا قربته وفرت 40 ذراعا بذراع الجبار تلك جبابره من بالو بسيدنا موسى بسيدنا عاد بسيدنا هود بسيدنا يونس ينبروا تلك رجاجم يهونو كند بذا كند نعم 40 كند قداو كنو የቆዳው ውፍረት አሁን ቆዳችን ስንት ነው ውፍረቱ 1 ኢንች አይሆንም 2 ኢንች لكن የካፊሩ በጀሃነም 40 ክንድ ይሆናል ቆዳው ብቻ ኮ ነው ሱብሃንአላህ አልዓዚም ጥርሱ እንደ ተራራ ኡሁድ ይሆናል ጠይብሱ ምን ሊሆን ነው አላሁ አለም ለምን ድነው እንደዚህ የሚሆነው ሊየዙቀል አዛብ ያአላህን እሳትና አዛብ በደንብ አርጎ እንት እንዲያር እንዲለው ነው በደንብ አርጎ እንዲሰማው እንዲሰማው ተብሎ እንደዚህ ሆነው اللهم نجينا يا رب اللهم نجينا من هذا والله العظيم بتام ياسفر النغرو ان اندزي ليذوق العذاب دمو النغرو مندنو بيقنو 100 غزي 1000 غزي قداو يتقايير يهدال يقاتلات اندغنا اديس قدا يمطال اندزي نو طيب امسنيو حادث من يلال وندموچنا اهتوچ يهن مدهانيت بتوسدوت بتام يتقماچوال نبياچي صلى الله عليه وسلم منالو راس متات كيازه ويم يقلبت متات كيازه ويم دمو اني بين ماننيوم بسنته كممهلو يقول ضع يمينك ቀኝ እጅህ አላ አልመካን አለዚ ተሽተኪ ያ የሚያምህ ቦታ ራስህ ነው ወይስ እግርህ ነው እጅህ ነው ጀርባህ ነው ትከሻህ ነው ያቺ ቀኝ እጅህ ስዛ አስቀምጥና ፈምሳህ ቢሃ ሰብዐ መራት ሰባት ጊዜ ደብሳት እንደዚህ አሻት እንደዚህ ደበስበስ አድርጋት እና ያበስካት ምን ትላለህ አዑዙ ቢዕዘት ላሂ ወቁድረትህ ምን ሸር ማ አጅድ አዑዙ ቢዕዘት ላሂ ወቁድረትህ ምን ሸር ማ አጅድ ብለህ ሰባት ጊዜ እንደዚህ ደበስበስ አድርጋትና ቢኢዝኒ ረቢ ስብሓን ወተዓላ ህመሙ ይሄዳል አሉ። እሺ ልድገምላችሁ፣ እንግዲህ በሲዲ ስለሚቀረጽ ትሰማላችሁ በኋላ፣ ግን ልድገምላችሁ ይህን እና በሚያምህ ቦታ እጅህ ታስቀምጣል። ለምሳሌ ቅርብ የሆነው የራስ ምታት፣ የራስ ምታት ሲይዝህ እጅህ በራስህ ላይ አስቀምጥና ምን ትላለህ? አዑዙ ቢዕዘቲላህ በትልቁ ጎይታና በትልቅነቱ ያኒ አዑዙ ቢላህ እያልኩ ነኝ፣ ወቁድረትህ ሚን ሸሪ ማ አጅድ ያኒ ሚን ሸሪ ማ አጅድ የሚሰማኝ ያለው እንትኑ በጣም እንትን ስቃዩ አላህ ስብሓን ተዓላ ያስለቅቅልኝ ብለህ ዱዓ ታደርጋለህ ይላሉ። ናም ሀሩን ሙሳ አንድ ነገር ላክልኝ እኮ እስኪፕ ላድርገው። ሀሩን ሙሳ አይዋ ኸላስ ኸላስ። እሺ እና ብስሚላህ አዑዙ ቢዕዘት ላሂ ወቁድረትህ ምን ሸር ማ አጅድ ትላለህ። እስቲ ሞክሩት አንድ ጊዜ እጅ ሲያምህ ወይም ራስ ሲያምህ እጅ አስቀምጠህ ይህን ዱዓ አድርግና እንሻ አላህ አላህ ስብሓን ተዓላ እንትን ይላል ይላል። ጠይብ ሰባተኛው ሀዲት ምን ይላል? አንድ ሙስሊም አኹክ ወንድምህ እስላም ከመጣ እንደ እንግዳ እንድትቀበለው ተገቢ ነው። ለምሳሌ እኔ ወደ አሜሪካ ከመጣሁ እና መተለን ኢትዮ ወንድማችን ኢትዮ ያንተ እንግዳ ነኝ ብዬ አሜሪካ ከመጣሁ ሶስት ቀን እንዲያስተናግደኝ ዋጅብ ነው። ሶስት ቀን ማስተናገድ አለብህ፣ ምክንያቱም ወንድሙ ነኝ ሙስሊም ነኝ። ሶስት ቀን እንትን ነኝ። ምን ይላሉ ነቢያችን ሰለላም? አድያፈቱ ሰላሰቲ አያም እንግዳ መቀበል ሶስት ቀን ነው አሉ። ፈማ ዛደ ፈሁወ ሰደቃ እንግዳው አለቅም ካለ ከዛ በኋላ ወላሂ የምታደርገው ነገር ሰደቃ ነው እንጂ ግዴታ አይደለም። ስለዚህ እስከ ሶስት ቀን እንግዳ መቀበል እንዳለብህ ነው። ከዛ ከቆየ ደግሞ ተቀበለው ጥሩ ነው፣ ላኪን ሰደቃ ይታሰብልሃል አላህ ሱብሓነሁ ወተዓላ። ናም ጠይብ ስምንተኛ ሐዲስ ምን ይላል? ጣዓቱ ልኢማም አሚር ያኒ የማንኛውም ድርጅት አሚር ወይም የጦር አሚር የፈለገውን እስላም ሆኖ የእስላም ግሩፕ አሚር ካደረጉ አለ ጣዓቱ ልአሚር ሐቁን አለ ልመርእ አልሙስሊም አይ ሙስሊም አሚሩን መታዘዝ አሚሩን ያኒ ያለው ነገር አሰምዑ ወጣዓ ማለት ላቡደ ሚንሁ ሊአነ ጣዓተ ልአሚር ምን ጣዓት አረሱል ሰለ ላሁ ለ ወሰለም ወጣዓት አረሱል ስለ ላ ሰለም ምን ጣዓት ላህ ተያይዞ ስለሚሄድ አሚሩን መከተል አሚሩን መታዘዝ ለአሚሩ ለፐርሰናል ፐርሰናል ለአሚሩ አይደለም ክብረቱ ላ አላህ አሚርን ተከተል ታዘዝ ስላለህ እና ትእዛዙ ለረሱል ሰለላሁ ዐለይሂ ወሰለም ነው። የረሱል ትእዛዝ ደግሞ የረሱል ማክበር ደግሞ ለአላህ መክበር ማክበር ነው። ጣዓቱ ልኢማም ሐቁን ዐላ ልመርእ ልሙስሊም ማ ለም የእሙር ቢማዕስየትላህ ማዕስየትላህ ይህን አድርጉ ካላለ በስተቀር ጣዓቱላህ ከሆነ የእሱን ትእዛዝ መከተሉና መታዘዙ ዋጅብ ነው አሉ። ፈኢዳ አመረ ቢማዕስየትላህ ፈላ ጣዓተ ለሁ ያኒ አላህ የሚያስቆጣ ነገር ይህን አድርግ ካለ ግን ማ አትከተሉት ወይም ደግሞ የእሱ ትእዛዝ አትከተሉት አትስሙት አለ። ጠይብ አስረኛው ሐዲስ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? ይህ ለእኛ ነው፣ በተለይ ለእኛ ለእኛ እዚህ ዘመን ያለ ነው። ወላሂ ትልቅ ሀዲያ ነው። ምን አሉ ነቢያችን? ጡባ አሉ። ጡባ አንድ ትልቅ ዛፍ በጀና ያለችው ነች። እና ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንዲት ቅጠል ከስዋ አንድ ሰው በፈጣን ፈረስ አድርገው ለሰባት መቶ አመት ቢያጋልብና ቢሄድ ቢሄድ ቢሄድ ቢሄድ አንድ ቅጠል ሊጨርስ አይችልም። ጡባ በጀና የምትገኘው በጣም ጣፋጭና በጣም ውበት ያላት አንዲት ዛፍ ነች። የጀና እንግዲህ እሷ ጋር ካገኘህ ጀና ገባህ ማለት ነው አይደለም? እንደ ያኸዋ እሷ ከጀና ውጭ አትገኝም። እሷ አገኘህ ማለት እኮ ጀና ገባህ ማለት ነው። ምን ይላሉ ነቢያችን? ጡባ ሊመን ረአኒ ወአመነ ቢ እኔን አይቶ በእኔ ያመነና እኔን የተከተለ ጡባ ይሁን ሰፈሩ አሉ። ማን ናቸው እነዚህ? ሰሓባ ናቸው። አይደለም እንዴ? ሰሓቢ ማለት ነቢያችንን አይቶ ነቢያችን ደግሞ አዩት የተከተላቸው። እነዚህ ሶስት ሸርጦች ናቸው። ነቢያችን አዩት ሰለላሁ ዐለይሂ ወሰለም፣ እሱ ደግሞ ነቢያችንን የነቢያችንን ፊት አየ፣ ከዛ በኋላ በሳቸው አምኖ የተከተላቸው። ይህ ነው። አንድ ሸርጥ የለም። ለምሳሌ አቡ ጀህል ነቢያችን ቀንና ሌሊት ያያቸው ነበር። እሳቸውም ነቢያችን ያዩት አቡ ጀህልን ያዩ ነበር። ላኪን ካፍር ነው፣ ሰሓቢ አይደለም፣ ምክንያቱም አልተከተላቸውም። ስለዚህ ምን ይላሉ? ጡባ ሊመን ረአኒ ወአመነ ቢ አሉ። ثم طوبى ሶስት ጊዜ አሉ። ثم طوبى ሊመን ለም የራኒ ወአመነ ቢ ሳየኝ ቀጥታ በእኔ ያመነ ጀና ይሁን ሰፈሩ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኢዘን ከእኛ ሌላ ማን አለ? እኛ ነቢያችን አላየንም ሰለላሁ ዐለይሂ ወሰለም፣ በወረቀት ነው ያገኛቸው ያገኛናቸውና አመነን ተከተልናቸው። ነዓም ወላሂ። በል አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከሰሓባ ቁጭ ብሎ እያሉ ምን አሉ? ዋሸውቃ አሉ። ረ ዋሸውቃ ሊእኽዋኒ ወንድሞቼ እኮ ናፈቅኳቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈቃለ ሰሓባ አለስና ቢእኽዋኒክ ያ ረሱል ላህ፣ እኛ ወንድሞች አይደለም አሉ። ላ አንቱም አስሓቢ፣ እንግዲህ እነሱ ሰሓባ ናቸው ወንድሞችም ናቸው፣ ላኪን እናንተ እኮ የኔ ጓደኞች ናቸው ባለደረቦች ናቸው። ማን ነው ወንድሞችህ? እንግዲህ ፈቃለ አማ እኽዋኒ፣ በጣም የናፈቅኳቸው እነዛ ሳያዩኝ ሙሐመድ ኢብኒ አብድላህ ሰለላሁ ዐለይሂ ወሰለም የሚባል ረሱል ነበር በእኔ አምነው እኔን የተከተሉ ያላዩኝ ነገር ያላዩን ሰዎች ናቸውና እነሱን ለማየት በጣም ናፈቅኳቸው አሉ። ዋሸውቃ ሊእኽዋኒ አሉ። እኛ ደግሞ ሺህ ጊዜ ዋሸውቃ ልነቢይ ሰለላሁ ዐለይሂ ወሰለም፣ እኛ እንጂ እጥፍ ድርብ ያን የነፈቅናችሁ ነቢያችን ሰለላሁ ዐለይሂ ወሰለም። ነድዑ ላህ አን የጅዓለና ቢጅዋሪ ነቢይ ሰለላሁ ዐለይሂ ወሰለም። ኢዘን ነቢያችን እንደናፈቁን እንደምናፈቃቸው በጣም ለማወቅ ነው የሐዲስ ያመጣሁት ማለት ነው። ጠይብ፣ የሚቀጥለው ሐዲስ ምን ያሉ? ጠይብ አረጁል የወንድ ሸቶ አሉ፣ የወንድ ሸቶ ማ ዘሀረ ሪሑሁ ወኸፊየ ለውኑሁ። ወንድ የወንድ ሽቶ የሚያደርገው በቃ አለፍ ሲል በመንገድ በቃ ሽቶ የሚሸት መሆን አለበት። እቅፍ አድርገህ ደግሞ አንቀ ስትስመው ደግሞ ሽቶ በጣም የሚሸት መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው አድርገው አንዱ የቲም ወይም አንዱ ልጅ ደበስ ደበስ ካደረጉት ራሱ ሶስት ቀን ራሱ ሚስክ የሚለው ሸቶ ይሸት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቤት ከገቡ ገብተው ከወጡ ያ ቤት ሶስት ቀን ሽቶ ይሸት ነበር። እና ይህ የወንድ ነው። እና ጢብ ረጁል ማ ዘሀረ ሪሑሁ ያኒ ሽቶው በጣም ወደ ውጭ መውጣት አለበት አሉ። ወኸፊየ ለውኑሁ ግን ቀለም ምናምን ከለር ምናምን ብዙ አይወዱም ለወንድ ልጅ። ወጢቡ ኒሳ የሴት ግን አሉ ማ ዘሀረ ለውኑሁ ወኸፊየ ሪሑሁ ሽታው ወደ ውስጥ ተደብቆ ቀለሙ ወይም ከለሩ ወደ ውጭ ቢወጣ እሱ ነው የሴት ውበት። የወንድ ግን ከለሩ መታየት የለበትም፣ ሽታው ግን መውጣት አለበት። ለምሳሌ ሊፕስቲክ ነው የምትሉት፣ ይሄ በከንፈር የሚደረገው እዝማልቶ ምንድን ነው የምትሉት? ይሄ ሴቶች በከንፈር የሚያደርጉት ቀይ ምናምን እንደዚህ፣ እሱ ወንድ ቢያደርግ አያምርበትም፣ ምክንያቱም ከለሩ ይታያል። ጠይብ በጣቷ የምታደርገው አዝማልቶ ይሄ ፊንገር እንትን የሚያደርጉት ከለር፣ እሱ ለሴት ነው እንጂ ወንድም አያደርገውም። ጠይብ ኩል ራሱ ኩል መኳል፣ ነዓም ነቢያችን ሰለላሁ ዐለይሂ ወሰለም ይኳሉ ነበር፣ ላኪን ጧት ያጥቡት ነበር ወላ ያስለቅቁት ነበር። ስለዚህ ያኒ ከለሩ የጋ ያኒ ግልጽ የሆነው ለሴት ነው፣ ሽታው ግን ድብቅ የሆነው ለሴት ነው፣ በአንጻሩ ደግሞ የወንድ ነው አሉ። ጠይብ ከዛ ቀጥሎ ሐዲሱ ከዛ ቀጥሎ ያለው የቁል ሱብሃንአላህ ዑሪደት ዐለይ ነቢያችን ወደ ሚዕራጅ ከሄዱ በኋላ ብዙ ነገር ነው ያዩ። አይደለም እንዴ? ولذلك يقول سبحانه وتعالى سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى ليش لنريه من آياتنا لنريه ብዙ ተአምር ብዙ ነገር ነው ያዩ ነቢያችን በሚዕራጅ ካዩት አንዱ ምን አሉ ነቢያችን عرضت علي عرضت على علي امتي امه محمد بمولو قلت ارجو الله اسايين عرضت علي امتي باعمالها حسنها وسيئها بمولو امه محمد يزوت يمطو طرو سرانا مطفو سرا قلت ارجو الله اسايين قالوا فرايت من محاسن اعمالها اماطه الاذى عن الطريق ከነዛ የኡመቴ ስራ የሰሩት ትንሽ ዋያ ይሁት አለ ግን በሚዛን ሐሰናታቸው የተጻፈችው አንድ ሰው በመንገድ ሲሄድ ትንሽ እሾህ ካየ ወይም አንድ ድንጋይ ካየ ወይም አንድ ጠርሙስ ካየ ይዞ ወደዛ ጥሎ መንገዱ ያጸዳ ማለት ነው። ለምሳሌ ተሄዳለህ አይደለም አንድ የዛፍ ከዛፍ የተቆረጠው ቅርንጫፍ ታያለ ይሄኮ ሰው ሲሄድ በቃ እግሩን እንትን ያደርጋል ብለ ታስለቅቀዋለ ድንጋይ ታገኛለ ታስለቅቀዋለ ይህ ነገር በመጽሐፋቸው በእንትኑ በሚዛን ሐሰናታቸው አየሁ አለ አሉ ነቢያችን ورأيت في سيء أعمالها بمطفو مطفو سرا ደሞ ከመጥፎ ስራሽ ያየሁት አለ النخامة في المسجد لم تدفن በመስጊድ ሄደው አክ ብለው ትፍ ያሉት ነገር እዛ በመጽሐፋቸው ተጽፋ አየሁት አለ ያኔ አክ ብለው ትፍ ያሉ ወይም በመንድል አናነሱትም ወይም ደሞ አፈር አንተን አፈር አድርጎ አልሸፈሩትም ይያለፈ ሰው ሲያየው አክታው አውዝ ቢላህ ማን ነው ይደሞ አክ ትፍ ያለው እዚ አውዝ ቢላህ ያለ ሰው ያልፋል እና ይረግመሃል እና በመንገድ ላይ ወይ በመስጂድ ትፍ አትበል ካልክ ደሞ አፈር አምጥ ተሸፈነው ወይም በመንድል ጠርገህ ጣለው አሁን በአውሮፓ ያላችሁ መስጊዳችሁ አይተነዋል በሙሉ ሲሜንት ነው በጣም ጥሩ ሲሜንት ነው ክሊን የሆነው ሲሜንት ነው አንተ አክቱፍ ካልከዛ ያላፍ መንገድ ምንድን ነው የሚለው አውዝ ቢላህ ማን ነው ይብልግና የሚያደርገው ነው የሚለው ይህችን እንኳን በመጽሐፋቸው በዛ በአይው መልቀያማ መጽሐፋቸው አየህዋት ይላሉ ነቢያችን طيب ከዛ ቀጥሎ ያለው ሐዲስ يقول النبي صلى الله عليه وسلم عليكم بهذه الحبه السوداء تقر ازمتنا حبه السوداء يا اخوه اسكي نعم او لا بلوني تقر ازمت يبلال حبه السوداء من دون حبه السوداء ايش تقر ازمت عليكم قالوا يعني ايش معناها باكاتش يعني امه حبه السوداء لكل نجر تتقموبت مدحنيت نو فوس نو علاج نو حبه السوداء ከዛ ደሞ ማር በትጨምሩለት ደሞ በጣም የጋለ እንትን ይሆናል ከዛ ቀጥሎ ሽንኩርት ቀይ ነጭ ሽንኩርት ደሞ እንደዚህ ነው በሐዲሱ ግን የተናገሩት عليكم بهذه الحبه السوداء فان فيها شفاء من كل داء الا السام والسام هو الموت كموت በስተቀር ብዙ መድኃኒት ብዙ በሽታ የምታደን ይህ ጥቁር አዝሙት በማንኛውም ነገር ያደረጋችሁ ብሉት يا اخوانا اني من الله تعالىاتكم اهم حبه سوداء بهمباشا يادرغالو بمن يادرغالو سيتوچ انت سايتاوقه اسو ليهون يشلال كسنت بشيتا ميكلكلله عند سو تاممي علاقم يلال من اساوقهنانا ي حبه السوداء بمغب ارغه متبلاو اسو ليهون يشلال سنت بشيتا ميطرغله او يهون يشلال غن انت اتاقم سلازي تتقمو بت يلالو عليكم بحبه السوداء فان فيها شفاء من كل داء داء مالت مرض مالت نو الا السام سام مالت موت مالت نو كموت اتكلكلم لكن بزو مدحنيت بزو بشتا تادنالش يلالو اشي ثلاث حديث بتشا قرو ثلاث بتشا قرو ان شاء الله لا هلت بتشا قرو هلت حديث يقرال عندنياو من يلال فصل ما بين صيامنا وصيام اهل الكتاب اكل السحر نعم በእኛና በነዛ ክርስቲያኖች ወይም ይሁዶች በጾማችን ትልቅ ልዩነት ያለው ምንድነው አሉ? እነሱ ስሑር አይበሉም እናንተ ግን ስሑር ትበላላችሁ። ከዛ በኋላ ምን አሉ ነቢያችን? يقول تسحروا فإن في السحور في السحور بركة سحور ብሉ ቢያንስ ሶስት ማንኪያ ሾርባ ብትበሉ ቢያንስ ውሃ ብቻ ጠጥተ ብትተኛ ወይም አንድ ለበን ሐሊብ ጠጥተ ብትተኛ ወይም ሶስት ተምርና ሞሃር ወሃርገ ብትተኛ አልበላም ካልክ ምግብ ይጎዳኛል ካልክ خلاص ሶስት ተምር በልተህ ውዱ አርገህ ለፈጅር ትጠብቃለህ ተስቢህ ተህሊል ታረጋለህ ቁርአን ትቀራለህ ከዛ በኋላ በረካ አለው ቀኑ ይላሉ። ነቢያችን ዝም ብሎ አይደለም የሚናገሩ፣ ፈኢነ ፊ ሰሑሪ በረካ፣ በረካው ለጤና ነው፣ በረካው ለቀኑ ነው፣ በረካው ለስያሙ ነው። ስለዚህ የት እንዳለ በረካ ስለማታቅ አንተ ከፈጅር አንድ ሰዓት ተነስና ማንኛውም ነገር ቀመስ ቀመስ አድርገህ ተኛ። ስለዚህ አወለን ሀለ ሙኻለፈት ልየሁድ፣ ለነዛ ይሁዶች ኺላፍ እናደርጋለን። ሁለተኛ ደግሞ በረካ ነው እንላለን። የመጨረሻው የዛሬ ሀዲሳችን ምንድን ነው? ሱብሓነላህ። አሊሞች አላሁ አክበር አላሁማ ያ ረቢ ኢኒ አሕመዱከ ረቢ አን ጀዓልተኒ ዓሊመን ወላህ ወላህ፣ የዕልም ሰው ያደረገኝ አላህ ስብሓነ ወተዓላ በቢላው አድርገው ቆራርጦ ቢጦልኝም ይህን ኒዕማ እምደርስበት አይመስለኝም። ይህ የዕልም ኒዕማ ዓሊሞች በዓለም ያሉ ዓሊሞች ወላሂ ፈድላቸው እና ብልጠታቸው አጅራቸው ትልቅነታቸው አያቁም፣ አብዛኛው አያቁም። ላኪን ነቢያችን የገለጹት ነገር ስትሰማ ግን ማንኛውም ሰው ዕልም የሚሰጥ ሰው ወላሂ እኔ ብቻ ነኝ ጀና የምገባ ይላል። እውነት እውነት እኔ ብቻ ነኝ ጀና የምገባ የሚል ስሜት ያድረዋል። ምክንያቱም የነቢያችን ንግግር በጣም በጣም የጋለ ነገር ነው። የመጨረሻ ሀዲሳችን እሱ ነው ኢንሻአላህ። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? ፈድሉ ልዓሊሚ ተብሁ የዓለምን ፈድል አሉ፣ ብልጠቱ ሽልማቱ ያኒ ምንድን ነው ምለው፣ ፈድል ብልጠት ይባላል። ፈድል ፈድል ፈድል ምን ማለት ነው? የዓለምን ፈድል ብልጠት ይባላል። ያኸዋ እስቲ ጻፉልኝ። የዓለምን ብልጠት ትሩፋት ትርፈት ነው። እሺ ትርፈት ብልጠት በሉ እና ዓለም ደረጃውና ከፍተኛ ደረጃው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈድሉ ልዓሊሚ አለ ልዓብድ። ደግሞ ያወዳደሩት ነቢያችን ሰለላሁ ዐለይሂ ወሰለም ዓለምና ጃህል አይደለም፣ ወይም ደግሞ ዓለምና ዱርያ አይደለም፣ ዓለምና ዝም ብሎ የማይሰግድ ዓሲ አይደለም። ላ ዓለምና ያ ሌትና ቀን ሲጾም ሲሰግድ ተስቢሕ ታህሊል የሚያደርግ ዚና የማይሄድ ምንም አይነት ወንጀል የማያደርግና በዒባዳ የታሰረ ሰው እና አንዱ ዓለም በሁለቱም ያለ መካከል ይነግሩናል። አላህ ነቢያችን ፈድሉ ልዓሊሚ አለ ልዓብድ ከፈድሊ አለ አድናኩም። ያሳትር የነቢያችን ትልቅነትና ዝቅተኛው ሰሓቢ ትልቅነት በሁለቱም መካከል ምን አይነት ጋብ አለ? ልዩነቱ ከዚህ እስከ ሰማይ ነው። እና አንድ ዓለም ደግሞ ከማንኛውም ዒባዳ የሚያደርግ ሰው እንግዲህ ዒባዳ የሚያደርግ ሰው ነው፣ ከነዛ ዱርዬ ወይም ደግሞ የማይሰግድ ወይም ካፍር አይደለም። እና ብልጠቱ አሉ ያኒ ልክ እንደ እኔና እንደ ተራ ሰሓቢ ነው ይላሉ። ፈድሉ ልዓሊሚ አለ ልዓቢዲ ከፈድሊ አለ አድናኩም። ከኔ ጋር አላችሁ? በመስመር ነው ያለሁ ያኳ ወይስ ወጥቻለሁ? እሺ። እና ከፈድሊ አለ አድናኩም ኢነላህ አሉ ዐዘ ወጀል አላህ ብቻ ነው ላ ወመላኢከቱሁ በሰማይ ያሉ አሁን ስንጠቅሳቸው የቆየ ነው በበላይን የሚቆጠሩ መላኢኮች ወአህል ሰማዋቲ ወልአርድ አላህ የፈጠራቸውና እሺ ይሎ ጎንበስ ቀና ብሎ አሰምዑ ወጣዐ ያሉ የአላህ ፍጥረቶች በሰማይና መሬት ያሉ በሙሉ ሐታ ነምላ ጉንዳንም ሳትቀር ፊ ጁሕሪሃ በዛ በጉድጓድዋ ሆና እንትኑ ጉንዳንዋ ወሐታ ልሑት አሳው ሳይቀር በባህሩ ሆኖ የሚቀመጠው አሳ ሁሉም እነዚህ ከአላህ ጀምሮ እና ወደ መላእክቶቹ ሂድ፣ ወደ ፍጥረቶች ሂድ፣ ወደ ጉንዳን ሂድ፣ ወደ አሳ ሂድ፣ ሁሉም እነዚህ ለዩሰሉነ አላ ሙዓሊም ናስ ልኸይር ኸይር የሚያስተምር ሰው እነዚህ ሁሉ ዱዓ ያደርጉለታል። አላህ ይቀድሰዋል፣ ይመርቀዋል፣ ይወደዋል። እነዛ ደግሞ ዱዓ ያደርጉለታል። አላሁመ እግፊር ለሁ ወርሐምሁ፣ አላሁመ እጅዐልሁ መዐ ነቢይና ወስዲቂና ወሽሁዳእ ወሳሊሒን፣ አላሁመ አዕሊ ደረጀተሁ እያሉ መላኢኮቹ ጉንዳን ሳይቀርም ዱዓ ያደርጉለታል ይላሉ። ከዚህ የበለጠ ምን አለው? ወላህ አልዓዚም ያ እኽዋና ግዴታ አይደለም ዓለም ልትሆን። ላ እኔ ቡሽራ ላበሽራችሁ ነው የምፈልገው። ሙምኪን ሼክ እብራሂም ብዙ ዕልም ስላለው እናንተን ያስተምራል አይደለም እንዴ? ጠይብ አንተ የምታውቀው ነገር ብዙ አለ። አንተ ሱረት አልፋቲሓ ትሐፍዛለህ፣ سورة الفاتحة يما يك سواء انت بتحفزو يهن درجة تاقنية. طيب انت سلا سلات بدم بارقتك الله عند جاهل هنا وانت اته سلا سلات بدم بتستمرو انت اعلم هذا لهم. يقول النبي صلى الله عليه وسلم بلغوا عني ولو آية عند التكمت بهنم كني وسدا شباكاتشو ادرسوا لن يالو سلزيه يا عالم درجة هنا ونا. اللهم اجعل جميع اخوتي واخواتي في هذا الروم وغيرها من هذا الروم علماء درجات شون ملو مكناتهم بعد الدنيا يتكبر انتن يالله يتكبر انتن يعزكو انتي نقادي على الله متتعت على الله يمتشطو انتي متشطو يا الله ان اكانو انت تبيع سلعة الله سبحانه وتعالى جنان يشتكو نو يا جنان من قريه نو يالك جنان يستوى وكسلو هنا فضلك لك يا نبيات شنت لك انت كذا تنشو صحابي يالو ليونت نو يلالو نبيات صلى الله عليه وسلم. إذن يزاري تمرتاتشن بزين قواتشو الله إن شاء الله سمتن بقبر يمنا ولو يادرقنا الله سبحانه وتعالى. والله كنيقا كنيقا بتكتاتلو سامنت سامنت يه مع النبي يميلو بزونا قد جوراتشو ياسمونا قرنا متسموت أحاديث النبي صلى الله عليه وسلم بزونا تشو سيدنا أحمد بن حنبل السبتشا مليون حديث حفظ نبر. تصوروا عند إمام بيتشا كان يحفظ في رأسه مليون حديث. طيب ليلوتشو سنت يا أخي البخاري ومسلم وابن ماجه وأبي داود والترمذي والنسائي النزي سنت تشي حديث بشنك الله طوياس كامتونا تشو أشي إن إزي رومي اللنو بليلا رومي اللنو ينسون وان أوفر مليون أناكم سلزي تكتاتلون أمتهم بمولو مع النبي إيالكو يا نبيات شنت أقنا يا نبيات شن حديث زي سافسو. والله لب يمي كفتنا بتقام كونجي هنو دس يمي الأحاديثنا تشو إيالكو يزارة مرتات شن بزي انشارسال إن شاء الله لما تأوق زي يا قناني إن شاء الله نجي عليك دكتور زكي أبرن سلال لنو نجي إن شاء الله ينقص وشي أدرقن إيالكو. والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين. ما يكفري.